በየባዲያ ያለው ህዝብ ግን ያለውን ሁኔታ የሚነግረው ስለሌለ እንደ ሌላው ጊዜ አማን ነው ብሎ ሸቀጡን እየጫነ መጥቷል በያቅጣጫው ይባላል። እና እዚህ ገበያው የሚፈለገው ዕቃ ሁሉ የሚገዙት አብዛኛዎቹ የመካ ሰዎች ስለነበሩ ገዢ አጣና ሸቀጥ የተባለ ሁሉ ዝም ብሎ አፉን ከፍቶ ተልከሰከሰ ይባላል። ይህ ጊዜ ሀጀትም እጀትም ሊሳካ ነው። ፈንቀለቡ ቢኒዕመቲን ሚነላሂ ወፈድሊን፣ እነዚህ ነቢዩና ሰሓቦቹ የአላህን ጸጋና ትሩፋት አክሰው ተመለሱ። ለም የምሰሱም ሱኡን፣ መጥፎ ነገር ሳይደርስባቸው እንደ ዛሬው መቆሰል፣ በጦርነት መገደል፣ መማረክ የተባለ ነገር እንኳን ሊደርስባቸው በአይናቸው ሳያዩ እንደውም ይሆንልናል ያላሉትን ጸጋ አክሰው ተመለሱ። ያ የተልከሰከሰውን ሸቀጥ ሰዎቹ የሚገዛቸው ሲያጣ በሰዊክ በበስቶ ዶቄት ሸጡላቸው ይባላል። ምርጥ ምርጥ የሆነ ዕቃ፣ ምክንያቱም ከሩቅ አገር እየተጓዙ የመጡ ስለሆኑ ደግሞ የሸክም ስለሆነ አብዛኛው ሸቀጥ ያን ተሸክመው መመለስ ባለመቻላቸው መቼም ዝም ብሎ ከሚወድቅ እንግዲህ ቤታችን እስከምንገባ እንኳ ስንቅ ስጡንና ውሰዱት እያሉ የተለያየ የሸቀጥ ዕቃ በዶቄት ሸመቱ ማለት ነው። እና ዱንያቸውን ተሳካላቸው፣ ያልተጠበቀን እድል ነበረና ማለት ነው። በጥላት በኩል የተፈራውና የተወራው ነገር ሳይደርስባቸው እንደገና ደግሞ እነሱ ይገዙት የነበረው ሸቀጥ ገዥ በማጣቱ በርካሽ በስንቅና ባሮጌ ጨርቅ ማአት ሸቀጥ ሸምተው ተመለሱ ይላል። ወተበዑ ሪድዋነላህ፣ ከዛም በላይ የአላህን ውዴታ አገኙ። የጌታ ውዴታ በቃል ኪዳናቸው ማንንም ሳይፈሩ ገፍቶ መሄዳቸው ጌታን አስደሰተና ደግሞ በጌታ ዘንዳ ተወዳጅና ተደናቂነትንም አተረፉ ማለት ነው። ወላሁ ዙ ፈድሊን ዐዚም፣ እና ለእንዲህ አይነቶቹ ታጋዎች አላህ የታላቅ ትሩፋትና ጸጋ ባለቤት ነውና እዛ ወጥተው እንዳውም እንደወጡ ታጥተው ይቀራሉ የተባሉት ሰዎች ጥላቶቻቸውን ፈርተዋቸው በመቅረታቸው አንድ ዲል፣ እንደገና ደግሞ ሸቀጡን ያለምንም የተካፋይ ብቻቸውን በርካሽ ዋጋ በማግኘታቸው ሁለተኛ ዲል፣ ሶስተኛ ደግሞ ይኸው ጥላቶቻችን ፈርተውን መጡ እያሉ ለወደፊት ደግሞ የበላይነትን በማሳየት ሶስተኛ ድል ተቀዳጁበትና ከዛም በላይ የጌታን ውዴታ አትርፈው መጡ ነው የሚለው። እና እንዲህ አይነት እንግዲህ የኢማን ባለቤቶች ነበሩ። ለነሱ አላህ ስብሓነሁ ወተዓላ ታላቅና ድርብርብ የሆነ ምንዳ ይኸው እዚህን ጀመረላቸው አኸራው ብቻ ሳይሆን በማለት ያሳውቃልና ታሪካቸውን ያንጸባርቅላቸዋል ማለት ነው። إنما ذلكم الشيطان يخوف أولياءه على نايا استرجمن لماغنيت تتترو يمطاو سويه እሱ በሰው ምስል ሆኖ ነው እንጂ ሰይጣን ነው አላህ እና ሲወርፈው ሰውየው ሰው ነው ግን ተግባሩ ሰይጣን ስለሆነ ያ ነገርኛ ሰውየማ መጥቶ የለለውን ነገር አገሩ ሁሉ ጦር እንደሞላውና እንዳጥለቀለቀው አድርጎ የነፋባችሁ እሱማ ሰይጣን ነበረ። يخوف أولياءه በሱ አስተሳሰብ የሱን ወዳጆችና ደንበኞች እንድትፈሯቸው መቀስቀሱ ነበር። ፈላ ተኻፉሁም፣ በእንዲህ አይነቱ ነገረኛ ፕሮፓጋንዳ ተበግራችሁ አትፍሯቸው። ወኻፉኒ፣ እኔን ጌታችሁን ፍሩ፣ ኢንኩንቱ ሙእሚኒን፣ አማኞች ከሆናችሁ ይላል። እና ያን ሰውዬ አጠርፍ ባጉዳይ ታሪኩም ተበላሸ ማለት ነው። ወዳው ማፈሩና ያገኘዋለሁ ብሎ የጓጓለት ገንዘብ ማጣቱ ብቻ ሳይሆን እንዳውም ይሄን አይነት ሙከራ ያደረገው ሰውዬ ሰይጣን ነውና ለወደፊትም የዚህ አይነቱን ነገረኛ እንዳትሰሙትና እንዳትቀበሉ፣ በሱም ወሬ እንዳትፈቱና ማንንም እንዳትፈሩ፣ ሌሎችን መፍራቱን ትታችሁ እኔን ጌታችሁን ብቻ መፍራትና በፍቃዴ መመራት ብቻ ነው ያለባችሁ አላቸው። እና የአላህ ምስጢር አይታወቅምና በዚህ መልክ ይህን ሰውዬ ተወረፈውና ተቆነነው በኋላ እንደገና ሂዳያ ሰጥቶ ታምኖ ሰሃቢ ሆኗል ይባላል። የሰውዬ ግን ታሪክ አንድ ጊዜ የጻፈውን አይለቅምና ይኸው ኢነማ ዛሊኩሙ ሸይጣን እየተባለ እስካሁን መኮነኑ አልቀረለትም። ግን አልኡሙሩ ቢአዋቂ ቢያነውና ኢማኑን በመቀበሉ ለወደፊት ያው ከሰሃቦቹ ጋር መደመሩ አልቀረም ማለት ነው። ኋላ እንዳውም ትልቅ ጀብዱ ሰርቷል ይባላል። በስድስተኛው አመት የኡሁድ በሶስተኛው አመት ነው የተካሄደው ተሂጅራው፣ በድር በሁለተኛው ነበረ። እንደገና በስድስተኛው አመት ደግሞ የተረፈ ኃይላቸውን አሰባስበው የመጨረሻ እድላቸውን ለመሞከር መጥተው ነበር መኮች። የዛ ጊዜ ይህ ሰውዬ ሰልሞ ነበረና በዛ ጊዜ ደግሞ የኡሁድን ዘመቻ ለማክሸፍ በሞከረበት አንጻር በኸንደቅ ወይም በአህዛብ ዘመቻ ደግሞ የጥላትን ኃይል የሰበረው ይህ ሰውዬ ነው ይባላል። አላህ ሰበብ አድርጎት እና ሰውዬው እንግዲህ በጣም ፕሮፓጋንዳኛ ስለነበረ ዘዴው እና ታክቲኩ በጣም የረቀቀ ነበር ይባላል። የአህዛብ ጦርነት ጊዜ ሰለመ፣ ጦርነቱ ሰሞን ላይ ነው ወዳውኑ የሰለመው፣ ግን መስለሙን ማንም ሰው አላወቀም ነበር በወቅቱ ይባላል። እና መቆጭ ያለ የሌለ ኃይላቸውን ወደ 12,000 ጦር ነው ከተው የመጡት። በበድር 1,000 ሆነው ነው የመጡት፣ በኡሁድ 3,000 አካባቢ ሆነው ነው የመጡት። የአህዛብ ለት ግን የመጨረሻ ድላችን ዛሬ ተሳካም አልተሳካም ብለው የገጠሩን ሁሉ ዘመድ ወዳጃቸውን ጋብዘው 12,000 ህዝብ ይዘው ነበር የመጡት ይባላል። ያንን ያህል ህዝብ ይዘው በሚመጡ ጊዜ ነቢያችን በከተማ ያላቸው ህዝብ ከሶስት ሺህ አልፍም ደካማውን ብርቱውም ተደማምሮ ይባላል። እና የመጨረሻ እንግዲህ ሊፈጇቸው ነበረ የመጡት። በዛ ሰዓት ይህ ሰውዬ ይህንን የአህዛብን ጦርነት ለማክሸፍ ትልቅ ሚና ተጫውቶ ተሳክቶለታልም ይባላል። እና አላህም ስብሓነ ወተዓላ ወከፈላሁ ልሙእሚኒን ከማለቱ ጋራ በአንድ በኩል ጦ የጥላትን ጦር ለማፍረክረክና ለመሸሽ የማይናቅ አስተዋጽኦ አድርጓል። ሰውዬ ስም ምንድን ነው? የተለያዩ ብሔረሰቦች ነበሩ የመጡት የአህዛብ ለታ። መኮች ራሳቸው ወደ 5-6 የሚሆኑ የተለያዩ ብሔረሰቦች ነው በመካ ዙሪያ ያለውን በደውዩን ብቻ ሰብስበው የመጡት፣ በጎሳ መሪዎች እያስተባበሩ ማለት ነው። እንደገና ደግሞ በዚህ በመዲና ዙሪያ ያሉትም የሁዶችም በምስጢር ድጋፍ ይሰጡ ነበረ። እንደገና በመዲና ዙሪያ ያሉት አሰድ ፈጦፋን የሚባሉ ትልልቅ ብሔረሰቦችም መኮችን በመደገፍ ላይ ተሰልፈው ነበረ። ያ ሁሉ እንግዲህ የተለያየ ብሔረሰብ የተሳተፈበት ጦርነት ስለነበረ ይህ ሰውዬ አሁን ነቢዩ ትክክለኛ መሆናቸውን አወቀ፣ እምነቱንም ተቀበለ። ከዛ በኋላ ሄደና ምን ልርዳችሁ ብሎ በምስጢር ጠየቃቸው ይባላል ነቢዩን። እና አንተ ምን ትረዳናለህ? ያው አንድ ግለሰብ ነህ፣ ያው ታመንክ አላህ ሂዳያ ሰጥተዋል ማለት ነው። እኛ ግን ከአንተ የምንጠብቀው ነገር የለም አሉ። ኧረ ምን የምችለው ነገር ካለ ይዘዝኝ አላቸው። እሱ እንግዲህ ሙያውን ጸባውን ያውቃል፣ ይኸው የወሬ ሰው ስለሆነ በዚህ በፕሮፓጋንዳ እረዳቸዋለሁ ብሎ አስቦ ነበር ማለት ነው። እንግዲህ ከቻልክ ከዝግል አና አሉ። የምትችል ከሆነ ያው ጥላት የሚፍረከረክበትን ዘዴ ሞክር፣ አንዳንድ ወሬ ማድረግ ትችል እንደሆነ አሉ። ይሻለና ፍቃዱን ከተቀበለ በኋላ ሄደላቸው። እሱ የሁዶቹ ጎሳ ነው። የሁዶቹ መጀመሪያ እነዚህ ከየባዲያው ተሰባስበው የመጡ የአረብ ጥርቅሞች እነሱን አምናችሁ ምናልባት ያልተሳካላቸው እንደሆነ እነሱ ወደ ሀገራቸው ነው የሚመለሱት፣ እናንተ ግን እዚህ ብቻችሁን ተጋልጣችሁ ትቀራላችሁ። የዛ ጊዜ ሙሐመድ ደግሞ እናንተን ባንዴ ቁርጥ ያደርጋችኋል፣ እረ ይህን ነገር በደንብ ብትጠነቀቁና ብታስቡበት ይሻላል አላቸው። በመዲና ዙሪያ ያሉትም የሁዶች ማለት ነው። የጊዜ መጠርጠር ጀመሩ። ከዚህ በኋላ ወደ መኮች ሄደ። ያውና አቡ ሱፊያንም ጋር ግንኙነት ስለነበረው እነሱ ዘንድ ሄደና ደግሞ ታውቃላችሁ፣ እኔ መቼም ሁልጊዜ ለእናንተ አሳቢ ተቆርቋሪ ነኝ። የዛ ጊዜም ቢሆን የሚችለውን ሁሉ አድርጌ ሰዎቹ መቼም የሚነግሯቸውን አይሰሙም እንዲህ ብለው መጡ እንጂ እኔ ያልጣርኩት አልነበረም። አሁንም ይሄ ጦርነት ደስ አይለኝም። የእኛ ዘመዶች ሊከዷቸው አስበዋል ይመስለኛል አለ የሁዶችን። እና እነሱን አምናችሁ አሁን እዚህ እንዋጋለን ብትሉ እነሱ እንዳውም ሙሐመድ ጋራ ተመሳጥረዋል፣ እኔ ለእናንተ የምደብቀው ነገር የለኝም። እነዚህ የመካ ጥላቶችህ እነሱ ጋር ተሰልፈን ለመዋጋትና አንችልም፣ ሊከዱን ይችላሉ። ስለዚህ ለመተማመን እኛ ተሳስተናልና እነሱን ቀንደኛ የሆኑትን የጎሳ መሪዎች ይዘን እናስረክባለን፣ እኛ ጋር እንታረቃለን የሚል ድርድር ጀምረዋል። እና አትመኗቸዋል እና ለአመሉ አሁን ይጠይቋቸዋል አላቸው። ደግሞ ተመለሰ ወደ ይሁዶቹ ዘንዳ። እና እነዚህ መኮች አሁን እየፈሩ ነው፣ መመለስ እያሰቡ ነው ያሉት እንደፈራሁት። ግን እነሱ በሚመለሱ ጊዜ በተናጠል እናንተ ትገኛላችሁ፣ በቃ አልቆላችኋል። ይህ ከመሆኑ በፊት እናንተ ይህንን የምላችሁን ለማረጋገጥ የፈለጋችሁ እንደሆነ የምንዋጋው እነዛን ሙሽሪኮችን ቅዳሜ ቀን እንዋጋ በሉ ብሎ መክሯቸዋል። ለአመሉ ቅዳሜ አንዋጋም ይላሉ የሁዶቹ አለ። የሁዶቹን ህግ ያውቃልና ማለት ነው። ቅዳሜ አንዋጋም ካሉ የአንድ ተንኮል ያሰቡ መሆናቸው መረጃ ይሆናችሁ አላቸው። እነዚህኞቹን መጣና ደግሞ ይኸው ለመክዳታቸው ምልክት በይሁዳ ሃይማኖት ቅዳሜ ቀን ጦርነት አይፈቀድም፣ ግን ቅዳሜ ነው የምንዋጋው እያሉ ያወራሉ። እኔ ግን አይሆንም ይሄ ነገር ተው ብያቸዋለሁ፣ ለአመሩ አሁን መጥተው ቅዳሜ እንዋጋለን ብለው ይጠይቋቸዋል አላቸው። እነዚህ ደግሞ ሲጠብቁ እንዳለው መጡና ውጊያው ቅዳሜ ቀን መሆን አለበት፣ ምክንያቱም እኛ ከሩቅ አገር ነው የመጣ ነው፣ ስንቃችን እያለቀ ነው፣ እናንተ ዙን ሄዳችሁ አጠገብ ናችሁ፣ ቅዳሜ ያው ሞክረን የሆነ ይሁን ከዛ በኋላ ወደ ሀገራችን መመለስ አለብን ብለው ያቀርባሉ። ይኸው አላልኳችሁም አለ። እነዚህ ደግሞ ቅዳሜ ቀንማ ጦርነት ካደረግን ያው ጠፋን ማለት ነው፣ የይሁዳ ቅዳሜ ተተዋጋ፣ ይህ ሊሆን አይችልም፣ ያው ወንድማችን ያለው ነገር ደረሰ በማለት ተፋለሱ እንግዲህ ውስጡን ማለት ነው። ይህ ጊዜ እንደውም እኛ ከእናንተ እገሌ እገሌ እገሌ የተባሉትን ቀንደኛ የጎሳ መሪዎች ስጡን፣ ምክንያቱም ልትከዱ አስባችኋል ማለት ሰምተናል እና ለመተማመን መሪዎቻችሁ እኛ ጋር ሆነው ነው መዋጋት ያለባቸው እንጂ አለበለዚያ አናምናችሁም ብለው ሚኞች ደግሞ ሀሳብ ያቀርባሉ። እንደፈራ ነው ሙአይም ነግሮን የለም አሉ። እነዛ ደግሞ መሪዎቻችንን ለነሱ ሰጥተን አሳልፈው ለሙሐመድ ሊያስረክቡ ነው እኮ እንደሚጠይቁን፣ ይሄ ነገር አልሆነም አሉና መተማመን ጠፋ በመካከላቸው ማለት ነው። እንደገና ስርሳቸው ውስጥ ያለው ብሔረሰብ ሁሉ እንደዚሁ በተመሳሳይ መልኩ የመጠራጠርና ያለመተማመን ሁኔታ አስገባባቸው። በዚህ ሁኔታ ላይ ያሉ በመጨረሻ ደግሞ አላህ ያወከፈ الله المؤمنين القتال እንዳለው ሱረቱ አህዛብ ላይ አንድ ቀን ለሊት ኃይለኛ አውሎ ንፋስ ያው ሰውን ድንኳኑን ግመሉን አንዱን ካንዱ ላይ የሚያጋጭ ሆነ ኃይለኛ ንፋስ ላከባቸው። ከዛም እንደገና የመላእክታ ድምጽ ዙሪያውን ያው በጨለማው ለሊቱን አየር ላይ አላህ አክበር የሚል መፈክር ያሰማ መላእክታው አከባቢውን በድምጽ ናጠው። የዛ ጊዜ ዙሪያው ጪ በማለት ሁሉም በያጣጫቸው ተበታትነው አደሩ ይላል። እና ይሄንን እንግዲህ ያህዛብን ጦር ለመበተንና ለማፍረክረክ ትልቅ ሚና ተጫውቷል። እና ሰው መቼም አላማ ባመነበት ነገር ጎበዝ ሰው ምንጊዜም ወደ ኋላ አይልምና ካፊርም በነበረበት ጊዜ ያው ካፊሮቹን ለመርዳት የግል ጥቅሙን ለማግኘት ተንቀሳቀሰ፣ ሳይሳካለት ቀረ። በሚሰልምበትም ጊዜ ደግሞ እንደገና እውነቱን ሲረዳ ያንን ጁዩሸል ቁፍር እንዲበታተን አደረገ ይላል። ሆኖም እንግዲህ ያው ቀደም ሲል የሰራው ነገር አይረሳምና እሱን ለመኮንን ብቻ ሳይሆን የእሱ አይነት ስራ የሚሰሩትን ሰዎች ለወደፊቱ ሙስሊሞችን እንዳያወናብዷቸው ለማሳወቅና ለማስጠንቀቅ ሲል ኢነማ ዳሪኩሙ ሸይጣን ብሎ ሸለመው ማለት ነው። ولا يحزنك الذين يسارعون في الكفر انهم لن يضروا الله شيئا يريد الله ان لا يجعل لهم حظا في الاخره ولهم عذاب عظيم ان الذين اشتروا الكفر بالايمان لن يضروا الله شيئا ولهم عذاب عظيم ولا يحسبن الذين كفروا انما نملي لهم خير لانفسهم انما نملي لهم ليزدادوا اثما ولهم عذاب مهين ما كان الله ليذر المؤمنين على ما أنتم عليه حتى ميز الخبيث من الطيب وما كان الله ليطلعكم على الغيب ولكن الله يجتبي من رسله من يشاء فآمنوا بالله ورسله وإن تؤمنوا وتتقوا فلكم أجر عظيم ولا يحزنك الذين يسارعون في الكفر إن زيادة كيدت سراء من روار وطنا يمتعدفوا ونستوجع آيات الزنوخ إنهم لن يضروا الله شيئا إن ذي بركوا استقباراتكو يمروا رواتنا يمروا باربوا يوهم سواجه الله نمهن ما ينتلي قودوا تايسلوم راساتكو النهنجي يا الله اندننا علاما بنسوا مروا روات منهم ليعرقوا تايسلوم ممارتنا يريد الله أن لا يجعل لهم حظا في الآخرة إن لندها ينتلك هذه وجه الله يمشون قرب نور በመጪ ዓለም ምንም አይነት የመልካም እድል ድርሻ የማያደርግላቸው መሆኑን ነው። እንዴ በዚህ ፈንታ ኸይር ቢሰሩ ኑሮና ቢያምኑ ኑሮ ትልቅ እድል ሊኖራቸው የሚገባቸው ሰዎች ግን በዚህ በተንኮል እንቅስቃሴያቸው የመጨረሻ እድላቸውን ሊያከስራቸው ነው ማለት ነው። ወለው ማዳቡን አዚም እንደገና ደግሞ ለነሱ በጣም አይከብዱ የከበደ ቅጣትም ተዘጋጅቶላቸዋል። እንደሌሎቹ ሙእሚኖች አምነው መልካም ቢሰሩ መልካም እድል ያገኙ የነበሩትን ያንን ከሰሩና በተጨማሪ ደግሞ ከባድ የሆነ ቅጣት እንዲዘጋጅላቸው ተደርጓልና ስለዚህ እነዚህ ሰዎች እንቅስቃሴ አንተና ያሳዝንህ በሚያረጉት ሁሉ ነገር ራሳቸውን ነው እንጂ ማንንም አይጎዱምና ይላል። እና እንዲህ ያላቸው እንግዲህ ሙናፊቆቹን ነው። ሙናፊቆቹ አመን ብለው ከሙስሊሞቹ ጋር ይሰለፋሉ፣ ውስጡን ግን ለጥላት መረጃና ድጋፍ እየሰጡ እስልምናንና ሙእሚኖችን ለማስወዳትና ለማስጠፋት የሚችሉትን ሁሉ ይራወጣሉ። ይሄ ከንቱ መሯሯጥ ነው፣ የትም አይደርሱም። ራሳቸው ነው የሚያተክሩትና የሚያጠፉት እንጂ እኔ ከአላማዬ ማንንም የሚገታኝ የለም። እናንተም ያው ያሸናፊ መሆናችሁ አይቀርም፣ ዲኑም ደግሞ የበላይነት ማግኘቱን የማይቀር ጉዳይ ነው ማለት ነው። እነለዚነ እሽተረው ልኩፍረ ቢልኢማን እነዚያ በእምነት ፈንታ ክህደትን የሸመቱ የሆኑት ወገኖች ያው እምነትን አላህ ስብሓነ ወተዓላ ካሳያቸው በኋላ እንደገና ወደ ክህደት የተመለሱት ሙናፊቆች ማለት ነው። ለየድሩ ላሀ ሸይአ በሚያደርጉት እንቅስቃሴ አላህን ምንም ነገር ሊጎዱ አይችሉም። ወለሁም አዛቡን አሊም እነሱ ግን በዚህ በእስላታ ተግባራቸው እጅግ አሳማሚና አስጠቃቂ የሆነ ቅጣት ያጋጥማቸዋል እንጂ ማንንም አይጎዱ ይላል። ወላ አህሰበነ አለዚነ ከፈሩ እነዚያ ከሃዲ የሆኑ ወገኖች ደግሞ አይገምቱና አይምሰላቸው አነማኑም ሊለውም እኛ በሰላም በጤንነት በሀብት የምናቆያቸውና የምናዘገያቸው ኸይሩን ለአንፉሲህም ለነሱ የተሻለና ጠቃሚ ነገር መስሎ አይታያቸው። ማለት አንድ ሰው በኩፍር ላይ እያለ አላህ ጤና አድርጎ ቢያቆየው ወይም ሀብት ስልጣን የተለያዩ ጥቅሞችን ቢሰጠው አላህ የወደደኝና የተቀበለኝ አይንሰለው ማለት ነው። እነማኑም ሊለውም እኛ ለእንዲህ አይነቶቹ ከሃዲዎች ጤንነቱንም ሀብቱንም እድሜውንም ስልጣኑንም የምንለግሳቸው ሊዝዳዱ ኢስማ አላህ የወደደን መስሏቸው ወይም ደግሞ የተወንና የፈራን መስሏቸው በጥፋታቸው ላይ ጥፋትን ሊጀምሩና ድርብርብ የሆነ ወንጀል ይዘው እንዲመጡ ለመደገስና ለማዘጋጀት እንጂ እኛ የተውናቸውና የረሳናቸው እንዳይመስላቸው። ወለሁም አዛቡ ሙሂን እና እድሜ ልካቸውን ባከማቹትና ባሰበሰቡት ወንጀል በመጨረሻ እጅግ አዋራጅ የሆነ ቅጣት እንዲያጋጥማቸው እያዘጋጀናቸው ነው እንጂ አሁን እነሱ እያጠፉና እያከፉ ዝም ስንላቸው እንዳውም አንዳንድ ጊዜ የሚመኙትና የሚያስቡት ሁሉ እየተሳካላቸው ሲመጣ አላህ እኛንም ወዶናል በእውነት ላይ ነው ያለነው ብለው እንዳይገምቱ እያደባቸውና እየሞከትኳቸው ነው እንጂ እነሱም በምንም አይነት የሚወድና የሚደግፍበት ሁኔታ አይኖርም ነው የሚለው። ማ ካን አላሁ ሊየዘረ አልሙእሚኒና አላ ማ አንቱም አለይ አላህ ደግሞ አማኞችን እንዲሁ በጭፍንና በሽፍኑ እንዳላችሁ ባላችሁበት ሁኔታ የሚተዋችሁ አይደለም በላቸው። ሀታ የሚዘል ከቢት ከእናንተ መካከል እርኩስ የሆነ አስተሳሰብ ያላቸውን ሚነጠይብ ከንጹሃኖቹ ሳይለይ እንዲሁ እንደ ንፍሮ እህል እንደተቀላቀላችሁ የሚተዋችሁ አይደለም ብለ ነገራቸው ይላል። ማለትም እንግዲህ ከሰሃቦቹ መካከል ሙናፊቆች ነበሩና እነዚህ ሙናፊቆች በስማቸውና በእንቅስቃሴያቸው ሙስሊሞች እየመሰሉ ውስጡን ግን ያው ኩፍራቸውን የሚያራምዱ ነበሩ። እና እነዚህ ተባዎች ውስጣችሁ ተሰግስገው እንዲሁ ዝም ብዬኔ ደበላልቄ በስመ እስላም ሁሉንም በማግበስበስ የምወስደው አይደለሁም፣ እንግዲያሳ ፈተና እያመጣውኝ እውነተኛውንና ስህተተኛውን አበጥረዋለሁ እና አጋልጠዋለሁ እንጂ ማለቱ ነው። ወማ ካን አላሁ ሊዩጥሊዓኩም አለል ገይብ ታዲያ አላህ ደግሞ ሙናፊቆችን ለመለየት ከፈለገ ስም ጠርቶ ነገሬን ነገሬ አጠላዎችና ወናባዦች ናቸው ብሎ ማጋለጥ ይችላል ነበረ ወይ ትሉ ይሆናል። በዚህ መልክ አላህ አያደርግም። እናንተን ከሐዋሳታችሁ የራቁና የተደበቁ ነገሮች በጃሃዲ እነገሬ እንዲህ ናቸው ብዬ በማጋለጥ ላሳውቃችሁ አልፈልግም። ይህ ተፍቢህ ነው። እንዲህ አይነት ተፍቢህ በአኼራ የውመል ቂያማ ነው እንጂ በዱንያ አላህ ሙስሊም ነኝ የሚለውን ሰውዬ እገሬ እኮ ውሸቱን ነው ካፊር ነው ብሎ መግለጫ አያወጣበትም። እንግዲያው ማንነቱን የሚያጋልጠው በተግባር ነው ማለት ነው። ወላኪን አላህ ይጅተቢ ሚን ሩሱሊሂ መን የሻ ይህም ሲባል ነቢዩንም ጭምራ አታውቃቸውም ማለትም እንዳይመስል ደግሞ አላህ ከመለክተኞቹ መካከል የፈለገውን ገይብን በማሳወቅ የሚመርጠው አለና ለነቢዩ እንደ አስፈላጊነቱ በግልጽ የማሳውቀው ይኖራል። እናንተን ግን በህብረተሰቡ መካከል ያሉትን ሙናፊቆች አንድ ባንድ ነገሬን ነገሬ ብዬ ቆጥሬ አጋልጬ አልነግራቸውም፣ ግን በተለያየ እንቅስቃሴያቸው አስተዋውቃቸዋለሁ እያጋለጥኩ እየጠቆምኩኝ ነው የሚለው። ፈአሚኑ ቢላህ ስለዚህ ይህ እንግዲህ የማጋለጥ ዘመቻ እናንተንም እንዳያጫምራችሁ ሁላችሁም እንደሚጠበቀው ትክክለኛ የሆነ እምነት በጌታችሁ መስርቱ፣ ወሩሱሊሂ በመለክተኞቹም እንደዛው እመኑ። ወኢን ቱእሚኑ እኔ እንደምፈልግልባችሁ የሆነ የተሟላና የተስተካከለ እምነት ብትቀበሉ ወተተቁ ጌታችሁን ብትፈሩ ፈለኩም አጅሩን ዐዚም ለእናንተ በእምነታችሁና በመልካም ስራ በተቅዋችሁ ታላቅ የሆነ ምንዳ ይደርሳችኋል በማለት ጥሪ ያደረገ ማለት ነው። እና እንግዲህ እዚህ ላይ ለማለት የተፈለገው ምንድን ነው? ሙናፊቆቹ ከሷሊሆቹ ጋር ተቀላቅለውና ተሰባርተው እየተግበሰበሱ ሲጓዙ እነሱን ዝም ብዬ አላያቸውም። እስልምናን ውስጡን እየቦረቦሩና ለጥላት በር እየከፈቱ እና ጅሃድ አመጣና በዛ በጅሃድ ግዳጅ ውስጥ ገብተው እንዲሳተፉ ሳዛቸው የተለያየ ምክንያት እየፈጠሩ ወደ ኋላ ሲረግጡ የዛ ጊዜ ማንነታቸው እንዲታወቅና እንዲጋለጡ ነው የማደርገው እንጂ በግልጽ ነገር የነገሌ ሙናፊቆች ናቸው ብዬ እንዲታውቋቸው መግለጫ አልሰጣቸውም። ይህን ስል ግን ለነቢዩ እንዳስፈላጊነቱ አሁን ቀደምም ለረሱሎች የተለያዩ ሙገየባቶችን እንዳታወቁ ሁሉ ላታውቀው ይችላለሁኝ። ለእናንተ ግን የማታውቃቸው ወስላቶችን በእንቅስቃሴያቸውና በተለያዩ አጋጣሚዎች እንጂ በስም መጥራት አይደለም። ይህንን አውቃችሁ ታዲያ እናንተም ከእነሱ እንዳትጨመሩ ኢማናቸውን አስተካክሩና አቋማቸውን አጠናክሩ። በአላህ ካመናችሁና እሱን ከፈራችሁ በእለቱም ሆነ በዘለቄታው ያማረና የተስተካከለ እድል ይኖራችኋል ይላል። ولا يحسبن الذين يبخلون بما آتاهم الله من فضله هو خيرا لهم بل هو شر لهم فيطوقون ما بخلوا به يوم القيامة ولله ميراث السماوات والأرض والله بما تعملون خبير لقد سمع الله قول الذين قالوا إن الله فقير ونحن أغنياء سنكتب ما قالوا وقتلهم الأنبياء بغير حق ونقول ذوقوا عذاب الحريق ذلك بما قدمت أيديكم أن الله ليس بظلام للعبيد ولا يحسبن الذين يبخلون بما آتاهم الله من فضله هو خيرا لهم بل هو شر لهم እንዚያ አላህ Subhanahu Wa Ta'ala ከጭሮታ ወይም ተጥሩፋቱ የለገሳቸው የሆኑ ባለ ጸጋዎች ከገንዘባቸው ለአላህ ዲን መርጃና መደገፊያ አውጡ ተብለው በሚጠየቁ ጊዜ መሰሰታቸውና መንፈጋቸው የሚጠቅም አድርገው እንዳያስቡ ይልቁንስ እንዳውም ይጎዳቸዋል። ማለትም እንግዲህ ቀደም ሲል ስለ ጂሃድ በተደጋጋሚ ሲያነሳ ቆይቶ ነበር መልካም የሰሩትን ያመሰገነ ያጠፉትንና የተወሳለቱን እየኮነነ ነው የመጣው። ጂሃድ ሲባል ደግሞ በአካል ብቻ መሳተፍ ሳይሆን ገንዘብም ያስፈልጋልና ለጂሃድ ስንቅናትም የሚሆን ነገር ገንዘባው ተብለው በሚጠየቁበት ጊዜ አንዳንዶቹ ያቅማማሉ፣ ይከብዳቸዋል፣ ይሰስታሉ። እና ገንዘብ ይያላቸው ፊሰቢልላህ ማውጣት የሚከብዳቸው የሆኑ ሰዎች የአስተሳሰባቸው ለነሱ የሚጠቅማቸው አድርገው እንዳይገምቱ ይልቁንም እንዳው ይጎዳቸዋል። ለጥላት መከላከያ አስፈላጊውን ወጪ ያላወጣ ሰው ጥላት ገፍቶ የመጣ እንደሆነ ያን የሚሰጥለትን ገንዘብ በምርኮ መልክ እሱንም ገሎ ገንዘቡንም አፍሶ ሊሄድ ይችላል ማለት ነው። ስለዚህ የአኸራም የዱንያን ኪሳራ ይከተላል። በወቅቱ አስፈላጊውን ወጪ ካወጣችሁ ግን ክብራችሁንም ጠብቃችሁ ዲናችሁንም አከብራችሁ እንደገና ደግሞ የበላይነታችሁንም ይዛችሁ ትጓዛላችሁና የምትሰሱት ሰው የተጠንቀቁ ይላል። فَيُطَوَّقُونَ مَا بَخِلُوا بِهِ يَوْمَ الْقِيَامَةِ إِنَّا النَّجِّي جَنْزَبُونَ مَوَّطَاتْ بَعْلَبَّتْ بُوتَا يَمِّنَ فُنَّا يَمِّي سَسْتُوا يَهُنُوا سَوَجْ يَوْمَ الْقِيَامَةِ يَهَنَّنُ فِي سَسْتُنَّا سِقْوَا كُلَّتْ يَنَبَّرَوْنَ جَنْزَبَاتْ شَوْنَ إن ده درات فجف لقوانا إساس قمو بشان كاتشولاي إن ده متأمتهم الله شونا ويلات مدي برو ورقو لك إن ده معدين يكلتنا بجهنم سات يوم القيامة بميوان بركزية በዚህ ባንገታቸው ላይ እንደገመር ተጠምጥሞ እንዲነሱና በገዛ ገንዘባቸው እንዲቃጠሉ እናደርጋቸው ይሆናል በማለት ያስጠነቅቃል ማለት ነው። ወሊላሂ ሚራቱ ሰማዋቲ ወልአርድ ለነገሩ ያው እናንተን አላህ ለመፈተን ብሎ ነው እንጂ ገንዘቡን አውጡ የሚላችሁ አላህ ቸግሮት አይደለም። በሰማያትም ሆነ በምድር ውስጥ ያሉ ንብረቶች በመጨረሻ ተጠቃለው ለሱ ነው ገቢ የሚሆኑት። አሁንም እሱ በፍቃዱ ነው ፈጥሮ የሰጣችሁ። በመጨረሻም ደግሞ ሁሉም ነገር ሲያበቃ በእድሜያ ላይ ያለ ንብረት ሁሉ ለአላህ ነው የሚቀረው እንጂ ማንም ቋኒ ባለቤት የለውም ማለት ነው። ወላሁ ቢማ ተዓመሉነ ኸቢር አላህ ደግሞ በምትሰሩት ነገር ሁሉ በጥልቅ አዋቂና ታዛቢ የሆነ ጌታ ነው ባላቸው ይላል። እና እንግዲህ ገንዘብ ሲባል ብዙ ጊዜ ሰዎች ያው በቀላሉ ማውጣት አይፈልጉም ማለት ነው። ኢማናቸው የጠነከረላቸውና ወደፊት ያለ ይታ ተስፋ ያላቸው ናቸው የሚያወጡት። አለበለዚያ ደካማ ኢማን ያለው ሰው ገንዘቡን ለዲን ግንባታ አውጣ በሚባል ጊዜ መንቆጫቆጩ የማይቀር መሆኑን ስለሚያውቅ አውጡ ስላችሁ መሰሰትና መንፈጉ የሚጠቅመን መስሏችሁ እንዳትሳሳቱ፣ ይልቁንስ ብታወጡት ነው የሚጠቅማችሁ። የነፈጃችሁ እንደው ግን እዚህ ዱንያም ላይ እናንተ እንድትደፈሩ ጥላት እንዲያጠቃችሁ ያደርጋል። በአኸራም ደግሞ ለከባድ ቅጣት ያጋልጣቸዋል። ያው ገንዘቡ እራሱ በጀሃነም እሳት ተቀልጦ በሰባንገታቸውና በሰውነታቸው ላይ እየተጠመጠመ እንድትቀጡና እንድትሰቃዩበት ያደርጋቸዋል። ይህንን አውቃችሁ የጌታችሁን ትእዛዝ አክብሩና ግዴታችሁን ተወጡ። ሆኖም ሆኖም ደግሞ ገንዘብ ስለተሰሰተለት እንዲሁ ዝም ብሎ ተከማችቶ የሚቀርና እስከ መጨረሻው ባለቤትን የሚጠቅምም አይመስላችሁ። አንተ አርቀ ስታስብ ድንገት ተውጠየድና በመጨረሻ ያው አላህ ይረከበዋል ሰማይ መሬትን በመጨረሻ እሱ እንደሚረከበው ሁሉ ነው የሚለው። ታዲያ ይህንን ያወቀ ሰው በሕይወቱ በጤንነቱ እያለ ሰርቶና ተጠቅሞበት ይሄዳል እንጂ እንደገና እየሰሰተ ለዘላለም ኪሳራና ጥፋት አይጋለጥም። ነቀርተኒ አላሁ ቀውለ ለዚነ ቃሉ ኢነላህ ፈቂሩን። ይህ ሁኔታ በምናገርበት ጊዜ አላህ ስብሓነሁ ወተዓላ ለመዝለፍ አስበው አላህ ስብሓነሁ ወተዓላ ችግረኛ ነው ብለው የተናገሩትን ወስላቶች ይህንን አደገኛ ቃላቸውን ሰምቶላቸዋል ጌታ። ቃሉ ኢነላህ ፈቂሩን ወአቅሪዱ ላህ ቀርዱን ሐሰነን የሚለው አያት በሚወርድበት ጊዜ ይሁዶቹ የሙሐመድ ጌታ ብሎ ብሎ ብድር መጠየቅ ጀመረ። እሱ ችግረኛ ነው፣ ወነህኑ አግኒያ፣ እኛ ግን ባለጸጋ ሀብታሞች ነን፣ ለሱ ታበደርን በማለት አሾፉ። ይህንን መርዛማ አነጋገራቸውን ሰምቼላቸዋለሁኝ ይላል። ፈነቅቱ ማ ቃሉ፣ ያን የተናገሩትን ቃል ሳንመዘግበው አልቀረንም። ወቀትለው ሙላምቢያ ቢገይሪ ሐቂን፣ እንደገና ነቢዮችን ያለ አግባብ የሚገሉ መሆናቸውንም ቀደም ሲል መዝግበነዋል። አሁንም ከዛ አይነት ወንጀል ጋር ይደመራል አሁን የተናገሩት ነገር ማለት ነው። ወነቁሉ ዙቁ አዛብ አልሐሪቅ፣ በመጨረሻም በዚህ በተሰባሰቡ ወንጀሎቻቸው የተዘጋጀላቸውን አቃጣይ ቅጣት ቅመሱ የምንላቸው መሆኑ አይቀርም፣ ቅጠሯቸውን ይጠብቁ ይላል። ዛሊክ እና በዚህ አይነት ቅጣት በምንቀበላቸው ጊዜ ምነው ጌታችን ብለው ሲጠይቁ ይህ የሆነበትማ ምክንያቱ ቢማ ቀደመት አይዲኩም፣ ዱኒያ ላይ እያላችሁ እጆቻችሁ ባሳለፉት ጥፋት ሳቢያ ነው ለዚህ የበቃችሁ ተብሎ ይነገራቸዋል። وأن الله ليس بظلام للعبيد إن الله سبحانه وتعالى إن أنت باتت أفمره باروتشن يمي قدانا يمي بدل إندان لبرم إقلت الله جوال الليلة جي يمت عبت المكنياتو أو بكر بان دوقت بلترا قدى سيهدو من جدى جوالا يهودا مدرسة نبارك بالا يو صحابو سنجدين نكو سلوانو هلو نمجر مكتاتل يهودو نبارا እና እነዚህ ይሁዶች እስቲ ምንድነው የሚያስተምሩት ብለው ጎራ እያሉ አንድ አፍታ ቁጭ ብለው ያዳምጡ ነበር። ፊንሐስ ኢብኑ አዙራ የሚባል ይሁዳ ሊቅ አስተማሪ ነበረ። እና ተውራትን በሚገባ እየተነተነ ሲያስረዳ በጣም እንደ ትኩረት ይስብ ነበር ይባላል። እነሱ ደግሞ እኒህ ሷሃቦች ሲመጡላቸው የኛን እምነት ስናሳውቃቸው ወደኛ ይስነበላሉ እያሉ በሚገባ እንግዲህ ያስተምሩ ነበረ ማለት ነው እየገለጹ። ይህ ጊዜ በደንብ ሲያዳምጡ ከቆዩ በኋላ እሳቸው የሚፈልጉት ስለ ነቢዩ አመጣጥ የሚጠቁሙትን አያቶች ምናልባት ያጋጥመኛል እያሉ ነበረ። አሁን ሁኔታውን እንግዲህ ሌላውን ትምህርት ሲያዳምጡ ቆይተው በሚገባ የሰውየውን ችሎታ ሲያደንቁት ሲያይ ጊዜ እሱ ደግሞ በደንብ እየቀጠለበት ሄደ። እሳቸው ግን በመጨረሻ እጃቸውን አወጡና አንድ ሀሳብ አለኝ አሉ። የበኩላቸውን እንግዲህ መልእክት ሊያስተላልፉ ነው ማለት ነው። እና አንተ ሰውዬ እንደማይ ከሆነ ተውራትን በሚገባ ታቀዋለህ። ታዲያ ይሄን ይሃል የምታቀስ ከሆነ ድረስ ነብዩ መሐመድ እንደሚመጡም ደግሞ በማያሻማ መልክ አላህ ተናግሯል። ተውራት የጂዙነው መክቱበን እንደው ፊተውራት ወልኢንጂል በሚለው አያት እንደተጠቀሰው የኛ ነብይ በዚህ መልክ እንደሚመጣ ተውራት በሚገባ ነግሮ ይያለ። አሁን ይሄ ጊዜ ያለፈበትን ሃይማኖት እንደዚህ ለማስተማር ከመዳረክ ምን አለበት ያላህ መልእክተኛ ብትቀበልና ብትከተል ብለው ወይ ሀቅ እና ይሄንን ጥሪዬን ያልተቀበልከኝ እንደሆነ ወይ ለጥፋት ነው የምትጋለጠው፣ አውቆ ጠፍነህ አንተ ራስ ተሳስተ ህዝብን አታሳስት በማለት አስጠነቀቁት ይባላል። ይህ ጊዜ እዛ ተማሪዎቹ መካከል እንግዲህ ስለፈበሁት እሱ ደሙ ፈላና ይህን ነገር እንደ ምክርና እንደ ማስጠንቀቂያ ሳያደርግ እንደ ዘለፋ ቆጠረው። ይህ ጊዜ እሳቸውን ለማሳፈር ምን ይላል? እኛ የእናንተን ጌታ የምንቀበልበት ምክንያት የለም እኛ ይሁዶች አለ። ይኸው እንደሰማነው ከሆነ በቀደም ወአቅሪዱ ላህ ቀርደን ሐሰነን ፈመን ለዚ ዩቅሪዱ ላህ ቀርደን ሐሰነን ፈዩዳኢፈሁ ለሁ አድዓፈን ከሲራ የሚል አንቀጽ ወርዶላችኋል ይባል።